واللذان يأتيانها منكم فآذوهما فإن تابا وأصلحا فأعرضوا عنهما إن الله كان توابا رحيما. إنما التوبة على الله للذين يعملون السوء بجهالة ثم يتوبون من قريب فأولئك يتوب الله عليهم وكان الله عليما حكيما. وليست التوبة للذين يعملون السيئات حتى إذا حضر أحدهم الموت قال إني تبت الآن ولا الذين يموتون وهم كفار أولئك أعتدنا لهم عذابا أليما. واللذان يأتيانها منكم እነዚያ ደግሞ ከናንተ መካከለ ይችን ቀደም ሲል የተጠቀሰችውን ብልግና የዝሙትን ድርጊት የሚሰሩና የሚፈጽሙ ካሉ ይላል ፈአዱሁማ በጊዜው እንግዲህ ቋሚ መመሪያ እስከሚመጣላችሁ ድረስ በሆነ ነገር ተቃውሟችሁን ግለጡላቸው እነሱን አጥቃያቸው በተለያዩ ምክንያቶች ነው የሚለው ፈኢንታባ ከስተታቸው ተገንዝበውና ተምረው ቢመለሱና ቢጸጸቱ ወአስራሃ በቀጣይ እድሜያቸው አቋማቸውን ቢያስተካክሉና ቢያሳምሩ ፈአሪዱ አንሁማ እነሱ እናንተ በእነሱ ላይ የምታደርሱትን ጉዳትና ጥቃት አቁሙላቸው ኢነላሃ ካነ ተዋበ ረሒማ ሰዎች ጥፋታቸውን አውቀው ከተመለሱ ለእንዲህ አይነቶቹ ተመላሾች አላህ ይቅርባይና ሩሩ ነውና ይቀበላቸዋል እናንተም አንድ ጊዜ ተሳስተሃልና እያላችሁ ዘላለም ያን ነገር በማንሳት እንዳታሰቃዩአቸው መመለሳቸውና መጸጸታቸው ከታወቀ በይቅርታ እለፏቸው ይላል። ማለትም እንግዲህ ቀደም ሲል ስለ ሴቶቹ ነበር የገለጠው አሁን ደግሞ ቀጥሎ ባጠቃላይ ስለ ሴቶቹም ስለ ወንዶችም ረጅምና ጀልዲ ከመደንገጉ በፊት ግዚያው የነበረው መመሪያ ምንድነው የሚለው ወንጀለኞች የዛ አይነትን ወንጀል ከፈጸሙና ከተረጋገጠባቸው ሴቶቹ በተለይ በመውጣት ነውና ለእንዲህ አይነት ነገር የሚጋለጡት እንዳይወጡ ተቆጣጠሯቸው ብሎ ነበር። በተጨማሪም ደግሞ ሴቱም ወንዷም ቋሚ መመሪያ ስለሌለ በዛ ወቅት እንዲህ አይነት ነገር ትሰራላችሁ ሙስሊሙናችሁ ሲያበቃ እያላችሁ በመውቀስና በመስደብ እንዲሁም ደግሞ በተለያዩ በግልምጫዎችና በተቃውሞዎች እንዲሳቀቁበትና ጉዳዩን እንዲያፍሩበት አድርጓቸው ማለት ነው። ዱም በተሰብ የሆነ ሰው በጫማ ወይም በልምጭ በሆነ ነገር ቅሬታውንና ተቃውሞውን ለማታየት እነሱን ይገላምጣቸው ማለት ነው። ምክንያቱም ዝም ያሏቸው እንደሆነ በተሰቡ የተስማማ ይመስላል። በተወሰነ ደረጃ ግን ሁሉም ኩርፊያውን በሚገልጥበት ዘዴ የገለጠላቸው እንደሆነ ስተታቸውን ይገነዘባሉ ማለት ነው። ናፋአዱሁማ የሚለው እንዲህ አይነቱን ወንጀል የፈጸሙትን ሰዎች በግልምጫና በአሽሙር በስዳብ በመሳሰሉት ነገሮች አውቋቸው ነው የሚለው። ፈኢንታባ ለካ ተሳስተናል መላው ቤተሰባችንን አስቀይመናል ማለትን አውቀው በዚህማ አይነት አላህም በጣም ተቆጥቶብናል ማለት ነው ይለው ሲገነዘቡና የተመለሱና የተጸጸቱ እንደሆነ ወአስላሃ ያለፈውን ይቅር ይበለን እንጂ ለወደፊት ግን እንዲህ አይነት ነገር አንሰራም በማለት አቋማቸውን ያስተካከሉና ያሳመሩ እንደሆነ ፈአሪዱ አንሁማ ከዛ በኋላ ባንድ ቀን ጥፋት ጊዜ ስታስተካክሏቸው መኖር የለባችሁም አሁን ተስተካክለዋል እንደዛ አይነት ነገር አያስቡም ማለትም ካወቃችሁ እናንተም ያን ነገር እንዳላያችሁ እንዳልሰማችሁ ሆናችሁ እለፏቸው ማለት ነው። እና ያ ቀደም ሲል የነበረውን የበተሰብ አክብሮትና ፍቅር ለግሷቸው ኢነላሁ ካነ ተዋበ ረሂማ ለእንዲህ አይነቶቹ አጥፊዎችና ተመላሽ ተሰጣቾች አላህ ይቅርባይና ሩሩ ስለሆነ ተተመለሱ እንደሚመራቸው ነው እናንተም ይቅርበሏቸው ይላል። የባንደኛው ትርጓሜ ነው ወለዳኒ የሚለው ሴቱንም ወንዱንም በመጠቅለል ማለት ነው። በሴቷ በኩል ተጨማሪ ቅጣት ነው መጠነኛም ቢሆን ማለት ነው። በወንዱ በኩል ግን ይሄው ነው ቅጣቱ በዛው ተነበረው ምክንያቱም እሱን እቤት በቁጥጥር ስር አውሉት ከተባለ በሸሪዓተል እስላሚያ የቤትና የቤተሰብ ኃላፊ ወንድ ስለሆነ ወንድ ካልወጣና ካልከሰበ ቤተሰቡን ሊያስተዳድር ስለማይችል በዚሁ በመገልመጥና በመስደብ የተለያዩ ተቃውሞችን በማሳየት ብቻ ነበር እንዲታለፍ ያደረገው። ሴቷ ግን የበተሰብ ኃላፊነት ስለሌለባት ይሄ መከጫ እንደተጠበቀ ሆኖ በተጨማሪ ከቤት እንዲያትወጣ ተብላ ነበር ማለት ነው። በሌላ በኩል ደግሞ ወለዳኒ ማለት ለወንዶች ብቻ ነው ተብሎ ተተርጉሟል። እነዚያ ከወንዶች ይህችን አጸያፊ የሆነች ድርጊት የሚፈጽሙ ካሉ ማለት እንደቀውሙሉት በሊዋጥ መልክ ማለት ነው። ተቃራኒ ጾታዎች ጋር ሳይሆን በአንድ በተመሳሳይ ጾታ የዛ አይነት ጸያፍ ነገር የሚሰሩ ሆነው ከተገኙ እነዛን ደግሞ ሁላችሁም ባያችሁበትና ባገኛችሁባችሁ ሁሉ መውጫ መግቢያ አሳጣችሁ አስተቃያቸው ይሄን ብልግናቸውን እስከሚተው ድረስ ስለዛቸው አውቆ ከተመለሱ ግን እናንተም ይቅርታ አድርጉላቸው ነው የሚለው። እና የበሁለቱም በኩል ግዚያዊ መመሪያ ነበረ ሱረቱ ኑር እስከመመጣ ድረስ ማለት ነው። በተከታይና በዛ በተጨማሪው መመሪያ የሁለቱም መከታ እንዲለወጥ ተደርጓል ማለት ነው። እና ቀደም ሲል የነበረው መመሪያ እንዴት እንደነበረ ለታሪክ መታሰቢያ እንዲሆን ነው እንጂ የተቀመጠው በአሁኑ ጊዜ ይሄ አያት በስራ ላይ ሊውል እንደማይችል ነው ማለት ነው። إنما التوبة على الله للذين يعملون السوء بجهالة توبة دقمو باء الله علي يمتك بالمبت يتدنك جلت لنزا ونجل بالمعوك لم يفلتم السواج نويلة مالتم من دنو عندي سونجلي ونجل بم يفلتم البجزية بقل سميته تقفافتونا بسيطان كبرتاتو يعني ونجل اندك اللال قطرو كبدتون بالمك جلزم مالتنو إنا ونجل مهنون بمسرطو بياوك منكوا የወንጀሉ ክብደት ምን ያህል ጌታን ቁጣ እንደሚያከትልና የቱን ያህል ቁጣት እንደሚያመጣበት ባለመገንዘብ እንደቀላል በመፈረና በመናቅ ወንጀልን የሚዳፈሩ የሆኑ ለሆኑ ሰዎች ቱመ የቱቡነ ምን ቀሪብ ያን ወንጀል ከፈጸሙ በኋላ ደግሞ ብዙ ሳይቆዩ ሞት ሳይደርስባቸው በህይወት በጤንነታቸው እያሉ ለሚመለሱት ነው ተውባ ሰጣቸዋለሁኛ ነው። ፈኡላኢከ የቱቡላሁ ዐለይሂም እንዲህ አይነቶቹ አጥፊዎችና ተመላሾች ቀደም ሲልም የወንጀሉን ክብደትና አላህ ጋራ ምን ያህል የሚያጣላቸው መሆኑን ሳይገነዘቡ ሰርተውት እንደገና ደግሞ ቶሎ ተጸጽተው የሚመለሱ የሆኑት አላህ ሱብሃነሁ ወተዓላ በይቅርታ ይመለስና ይቅር ይላቸዋል ይላል። ወካን አላህ ዓሊማን ሐኪማ ለእንዲህ አይነቶቹ አጥፊዎችና ተመላሾች አላህ ሱብሃነሁ ወተዓላ በእነሱ ሁኔታ አዋቂና ለእነሱም የሚገባውን ምላሽ በመስጠት በበኛ ነውና በዚህ መልክ ነው ተውባ ሰጣለሁኝ ብሎ ቃል የገባው ለእንዲህ አይነቶቹ አጥፊዎች ነው ይላል። ወለይሰት ተውበቱ ሊለዚነ ያዕመሉነ ሰይአት ተውባ የተውባ መመለስ ወይም ይቅርታ የመሰጠት እድል የለም ለነዛ ወንጀልን ለሚፈጽሙ ሰዎች። ሀታ ኢዛ ሐደረ አሐደሁሙል መውት ወንጀሉን ከፈጸመ በኋላ ከነሱ ማንኛውም ሞት በሚደርስበት ጊዜ በህይወት በጤንነቱ እያለ በተሰቱ ሳይጸጸትና ሳይመለስ በዛው እየቀጠለ ድንገት ጊዜ ሞት መጥቶ የሞት ምልክቶች ሲታዩት ቃል የሚለሆነው ኢኒ ቱብቱ ልአን ከዛሬ እኔ አጥፍቼ ነበረ አሁን ግን ተመልሻለሁኝ እያለ ለሚያሾፈው ትቢተኛ አይደለም ይላል። ወለለዚነ የሙቱነ ወሁም ኩፋር እንዲሁም ደግሞ ቀደም ሲል በኩፍር ኑረው በሞታቸውም ጊዜ እንዲሁ ኩፍራቸውን ሳይለቁ የሚሞቱ ለሆኑት ወይም ጣረሞ ከገቡ በኋላ እንደገና ሻሃደተን እናረጋለን ለሚሉት አይደለም የተውበት ዲል የተሰጠው። ኡላኢከ አተድና ለሁም ዐዛበን አሊማ እንዲህ አይነቱ ተመላሾች ነን የሚሉት ደግሞ እኛ አሳማሚ የሆነ ቅጣት አዘጋጅተንላቸዋል እንጂ እነሱ እንደሚሉት እድሜ ሙሏቸውን በጤንነታቸው በወንጀል ሲዘንጡ ከርመው በመጨረሻይቱ ደቂቃ እኛ ተመልሰናል ቢሉ ለእነዚህ አይነቶቹ የምህረት ዲል አልሰጠሁም ቅጣት ነው እንጂ ያዘጋጀሁላቸው ይላል። እና እንግዲህ አንድ ወንጀለኛ ወንጀል በሚፈጽምበት ጊዜ ወንጀል ስለፈጸመ አላህ እድሉ እንግዲህ ካሁን በኋላ አለቀ ብሎ በራ አይዘጋበትም። በጤንነትና በህይወቱ እስካለ ድረስ በሌትም በቀንም የመመለስ እድሉን አላህ ከፍቶለታል። እነላህ የብስጡ የደው ቢለይል ሊየቱ በሙሲኡ ናር ወየብስጡ የደው ቢናር ሊየቱ በሙሲኡ ለይል እንደተባለው በሀዲስ 24 ሰዓት የተውባ በሬ ክፍት ነው። ሌት ላጠፉት ቀን ምህረት ለመስጠት ጸራቸዋለሁኝ፣ ቀን ላጠፉትም ለሊት ምቶሎ ምህረት ልስጣችሁ እያልኩኝ ጋብዛቸዋለሁኝ። ይህን ግብዣ አውቀው በጤንነት እያሉ ለመጡት ሁሉ እቀበላቸዋለሁ ብሏል ማለት ነው። ግን ይሄን ሁሉ እድል አቃጥለውና አሳልፈው እድሜ ልካቸውን ሁሉ ሙስሊም ነን ቢሉም በወንጀል ብቻ ያሳለፉ ከሆኑ ወይም ደግሞ ጭርሱን ሙስሊሞች ሳይሆኑ በኩፍር ኑረው መጨረሻው ደቂቃ አካባቢ የሞትን ምልክት ሲያዩ እናምናለንና እንተውብታለን ቢሉ ለእንዲህ አይነቶቹ ተመላሾች ቀላጆች ናቸውና አላህ የተውባን እድል አልሰጣቸውም። የተውባ እድል ለሰጠው እንደማንኛውም በአጋጣሚ ወንጀሎ ብዙ ሳይቆይና ሳይዘገይ ተውባ አድርጎ አቋሙን ለሚያስተካክለው ብቻ ነው ነው የሚለው። ያ አዩሃ الذين امنوا لا يحل لكم ان ترثوا النساء كرما ولا تعذلوهن لتذهبوا ببعض ما اتيتموهن الا ان ياتين بفاحشة مبينه وعاشروهن بالمعروف فان كرهتموهن فعسى ان تكرهوا شيئا ويجعل الله فيه خيرا كثيرا وإن أردتم استبدال زوج مكان زوج وآتيتم إحداهن قنطارا فلا تأخذوا منه شيئا أتأخذونه بهتانا وإثما مبينا وكيف تأخذونه وقد أفضى بعضكم إلى بعض وأخذن منكم ميثاقا غليظا. አሁንም የማህበራዊ ጉዳዮችን የሚያጠቃልሉ ነጥቦችን በማከታተል ይሄ የዝሞትና የሊዋጥ ሁኔታ በጣም አደገኛ ስለነበረ እሱን ትኩረት ሰጥቶ በደነገገና መጥቀጫውን ከመደበ በኋላ ቀጥሎ ደግሞ አሁን ስለ ጋብቻ ሊያነሳ ነው ማለት ነው። በጋብቻ ተም ደግሞ ህገወጥ የሆኑ ጋብቻዎች ስለነበሩ በጃሂልያ ጊዜ እነዛን አስወግዶ በእስላማዊ ስርዓት ሊተካቸው ነው። ያ አዩሃ አለዚና አመኑ እናንተ በእኔ በጌታችሁ ያመናችሁና ፍቃዴንም የተቀበላችሁ የሆናችሁት ወገኖች ላይሂዱ ለኩም አንተሪቱ ኒሳ አከርሃ ሴቶችን ያለ ፍቃዳቸው አስገድዳችሁ መውረስ አይፈቀድላችሁም። ወላ ተዕዱሩሁና እንዲሁም ደግሞ ባል እናገባለን በሚሉ ጊዜ የጋብቻ እድላቸውን ማስተጓጎልም አይገባችሁም። ሊተዝሃቡ ቢባዕድ ማ አተይቱሙሁና ቀደም ሲል የሰጣችኋቸውን የምህር ወይም የመጣያ ገንዘብ በከፊል እንኳ ቢሆን ለመውሰድ አስባችሁ ማንገራገርና እድላቸውን ማደናቀፍ አይጠበቅባችሁም። ኢላ አን የቲነ ቢፋሒሸቲ ሙበይና ግልጽ የሆኑ አጸያፊ ተግባራቶች ካልፈጸሙ በስተቀር እሷ በቤተሰቡ ክብር የሚነካ የሆነ ነገር ሰርታ እናንተን አዋርዳችሁ ከሆነ በጥፋቷ እናንተን በአጠፋው አንዳንድ ነገር ልታደርጉ ትችሉ ይሆናል። አለበለዚያ እሷ አደብ አድርጋ የቤቱንና የቤተሰቡን ክብር ጠብቃ እስከተገኘች ድረስ ያለ ፍቃዷ መወረስም የለባት ወይም ደግሞ ቀደም ሲል የተሰጣትን ገንዘብ በተለያየ ምክንያት እንድትመልስ ተጽዕኖ መደረግም የለበትም ማለት ነው። እና እሷ ብልግና ፈጽማ ከሆነ ለምሳሌ ባሏ ከሞተ በኋላ በቤተሰቡ መሀከል እያለች ሌላ ብልግና ነገር ከሰራችና ቤቱን በተሰቡን ታስደፈረች ራሷን አክብሯን ያጠፋችው የዛ ጊዜ እናንተም የተለያየ ተጽዕኖ ብታረጉ አትወቀሱም ይሆናል ማለት ነው። ዋሽሩሁነ ቢልማዕሩፍ ለማንኛውም ሴቶችን በህጋዊ መንገድ ተነዋኗሯቸው። እንዲሁ ዝም ብላችሁ በገንዘብ እንደተገዛ ወይም በምርኮ እንደመጣ ሰው አድርጋችሁ ሳይሆን ሁላችሁም እናንተም እነሱም መብት ያላችሁ መሆናችሁን አውቃችሁ በመከባበር በህጋዊ መንገድ መተዳደርን መቻል አለባችሁ እንጂ ሴቶችን የበታች አድርጋችሁ በሆነ ባልሆነ ምክንያት መብታቸውን መርገጥና ማስተቃየት የለባችሁም ይላል። فإن كرهتموهن እና አሁን ቀደም ሲል የተጠቀሰው ግልጽና አጸያፊ የሆነ ተግባር ሳይሰሩ ግን በተለያዩ በጥቅቅን ነገሮችና ምክንያቶች ብትጠሏቸው ሰው መቼም በስነ መግባሩ አለመግባባት ያለ ነው ይሄ ነው የሚባል ወንጀል እንኳን አይሰራ ማለት ነው። እና በጥቅቅንና ባልባሌ ነገሮች ብትጠሏቸው ደግሞ ቀላናቸው ብላችሁ አሁንም መብታቸውን መንፈግ የለባችሁም። ፋሳ አንተክረው ሸይአን እናንተ ምናልባት አንድ ነገር ልትጠሉት ትችላላችሁ ወጅ አለላሁ ፊ ኸይረን ከሲራ በዛ በጠላችሁት ነገር ደግሞ ብዙ ጠቃሚ ነገር ሊያደርግበት ይችላልና ሶብር በማድረጋችሁ እንደገና ያልጠበቃችሁትን ኸይር ታገኙ ይሆናልና በሆነ ባልሆነ ወይስ ሴት ደስ አላለችም አልወዳትም በማለት የተለያዩ ጉዳቶችና ጥቃቶች እንዳታደርሱባቸው ሶብር በማድረግና መብታቸውን በማክበር እንዳውም አላህ ብዙ ኸይራት ይሰጣችሁ ይሆናልና ያንን በተስፋ ጠብቁ ይላል ማለት ነው። እና እንግዲህ ሰው ሲባል ምንጊዜም በግል አለመግባባት ያለ ጉዳይ ነው ማለት ነው። ግልጽ የሆነ ወንጀል ከፈጸመ ወንጀለኛ በወንጀሉ ይጠየቃል ይከታል። ካልሆነ ግን እንዳው ደስ አይለኝም አልወደውም በሚል ስሜት ብቻ የሌላን ሰው መብት የሚነካ ጉዳትና ጥቃት መድረስ አይገባውም ማለት ነው። እና በሆነ ነገሮች የጠላቸዋቸው እንደሆነ በዛ ምክንያት ማስተናበትና መብታቸውን መጋፋት ሳይሆን መታገስና መሰበር ነው ያለባችሁ። እናንተ እየጠላችኋቸው ለአላህ ብላችሁ ህጉን ለማክበር የሰበራችሁ እንደሆነ በዛ ሰበብ አላህ ሱብሓነሁ ወተዓላ ብዙ ኸይር በዱንያም በአኺራም ሊሰጣችሁ ይችል ይሆናል ይላል ማለት ነው። ይህም በማስመልከት ነቢያችንም በሐዲሱ እንዳሉት ላ የፍረቅ ሙእሚኑ ሙእሚናተን አንድ አማኝ የሆነ ሰው አማኝ ባለቤቱን በሆነ ባልሆነ ነገር አይጥላት አሉ። ኢንሰፊቆ ሚንሃ ኹሉቀን ረዲየ ሚንሃ ኡኽራ መቼም አንድ ሰው ከባለቤቱ አንድ ጸባይ ቢጠላ በአንጻሩ ደግሞ በሌላ በኩል የሚያስደስት ሊኖራት ይችላል። ሰው ፍጹም አይደለም። በተለይም በሴቶች በኩል በአንድ በኩል የሚያስደስት ነገር ሲኖር በሌላ በኩል ደግሞ የሚያስቀይም ያለ መሆኑ የታወቀ ነውና እንደዛ አደረገችኝ እንደተናገረችኝ ብሎ ትንሽ ትልቋን በማስተዳደግ አይጥላትና ትዳሩን ለማፍረስ አይሞክር። በአንድ በኩል የሚያስቀይመው ነገር ቢያጋጥመው በሌላ በኩል ደግሞ የሚያስደስተው ነገር ሊያገኝ ይችላልና በዛ እየተካካሱና እየተቻቻሉ መሄድ እንጂ በሆነ ባልሆነ ነገር ምትን ጠላሁኝ ብሎ ያልሆነ ነገር ማድረግ አይከጣም እንዳለው ነው ማለት ነው። እና እንግዲህ እስልምና በማንኛውም መልኩ ሴቶችን በአክብሮትና በእንክብካቤ ሲያጠፉ እንኳን ቢሆን በትግስት እንዲታለፉ ነው እንጂ የሚነግረውና የሚያስተምረው የእስላም ጥላቶች እንደሚያወሩት ሴቶችን የሚጨቁንበትና መብታቸውን የሚገፍበት ቦታ ጭራሹን እንደሌለ ነው የሚያሳዩን እነዚህ ሁሉ አያቶች ማለት ነው። ወኢን አረድቱም እስቲብዳለ ዘውጅን መካነ ዘውጅ፣ እንዲሁም ደግሞ በባለቤቶቻችሁ ቦታ እንደገና ሌላ ባለቤት ለመተካት ብትፈልጉ፣ ያው ትዳሩ ለመቀጠል የማይቻልበት ደረጃ ላይ ደርሶ ተሰላችታችሁ ይህችን ሴት ለቅቄ ሌላ መተካት አለብኝ የሚል ውሳኔ ላይ ብትደርሱ ነው የሚለው። ወአተይቱም ኢሕዳሁነ ቂንጧራ፣ እና ከሴቶቹ አንዷን በብዙ ኩንታል የሚታሰብ ገንዘብ ብትሰጧቸው፣ ማለት ያው ቀደም ሲል በፍቅር እያላችሁ በመርም ሆነ በመጣያ መልክ ብዙ ገንዘብ እንኳ ወጭ ብታደርጉ አሁን በምትሰናበትበት ጊዜ ፈላተ ሁዱ ሚኑ ሸአ፣ ከዛ ከለገሳችሁት ገንዘብ ምንም ነገር እንዳትወስዱባቸው፣ ተጠላችኋቸው ያው ገንዘባቸውን ጥሪታቸውን እንደያዙ መሄድ ያለባቸው እንጂ በፍቅር ጊዜ አድርጌልሽ ነበር አሁን ካልሆንሽን ግን ይህን ሁሉ መልሽና ባዶሽን ሂጂ የምትሉበት ምክንያት የለም ይላል። አተኹዙነሁ ቡህታነን ወኢስመ ሙቢና፣ ለመሆኑ ያንን የሰጣችኋቸውን ንብረትና ገንዘብ በባጢል በህገ ወጥ መንገድ ተወስዱባቸዋላችሁን ግልጽ በሆነ ኩነኔ ይላል። እና እንግዲህ አንድ ሰው ገንዘብን በፍቅር ጊዜ በሰጠበት ጊዜ አንድ ጊዜ ለጥቅሙ ብሎ ሰጥቷል። ከዛ በኋላ ግን በተጣሉበት ጊዜ እንግዲህ አትዳራችን ሊቀጥል ካልቻለ የሰጠውሽን ሁሉ መልሽ ወይም በከፊልና ሂጂ ማለት የለበትም። ምክንያቱም ቀደም ሲል እሷ ለሰጠችው አገልግሎት ሙቃቢል ነው ይህን ነገር የሰጠው። እሷ የሰጠችውን አገልግሎት መልስ ብትለው ሊመልስ የማይችል እስከሆነ ድረስ የእሱ ግን ማቴሪያላዊ ነገር ስለሆነ እንደገና መልሽ ብሎ ሊጠይቃት አይገባም። ይህን ከጠየቀ ህገ ወጥና እንዲሁም ግልጽ የሆነ ኩነኔ ተግባር መሆኑን አውቆ ይጠንቀቅ በማለት አሁንም በብዙ ሺህ የሚቆጠር ገንዘብ እንኳን ቢሰጥ ማስመለስ የማይችል መሆኑን ነው በግልጽ የሚያስቀምጠው። እንግዲህ ለሴቶች መብት ከዚህ የበለጠ ምን ሊደነገግላቸው ነው የሚጠበቀው? ቂንጧር ይላል። ቂንጧር ማለት ኩንታል እንደማለት ነው። ጥሬ ገንዘቡን ወርቁን ብሩን ኑሮት በኩንታል እንኳ ሰፍሮ ቢሰጣት የተወሰኑ ቀናቶች እንኳ ብቻ ተቀምጣ ትዳሩ የፈረሰ እንደሆነ ያ የሚያጓጓ እንኳ ገንዘብ ቢሆን አንድ ሳንቲም መልሽ ማለት አይችልም እንዳለ ይዛ ትሂር ነው የሚለው አላህ ማለት ነው። ሰዎች ግን የፈለገው ቢሆን በሰው ሰራሽ ህግ የዚህ አይነት መብት ሊሰጧት አይችሉም። ሰው ለትዳሬ እስከ ዘላለም ጓደኛዬ ትሆናለህ ብዬ ሰጥቼ ነበረ፣ አሁን ግን እንደዚህ ከሆነ ትመልስልኝ፣ በተለይ ብዙ ገንዘብ በሚሆንበት ጊዜ ማንም ሰው በሽምግልናም ሆነ በዳኝነት ካልሆነ እንግዲህ እሱም ይሄ ሁሉ ገንዘብ ተዘርፎ መቅረት ስለሌለበት መልሽለት የሚል ነገር ነው የሚመጣው። አላህ ግን በፍቅር ጊዜ የተሰጠውን ጭራሽ ማስመለስ የለባችሁም፣ እናትመልሳለን ካላችሁ ህገ ወጦች ትሆናላችሁ፣ ኩነኔም ፈጽማችኋል በማለት ያወግዛልና ያስጠነቅቃል ማለት ነው። እና ዑመር ኢብኑል ኸጣብ አንድ ጊዜ ረዲየላሁ አንሁ አሚሩል ሙእሚኒን በነበሩበት ጊዜ ስለ መህር መክበድ አንስተው በኹጥባ ህብረተሰቡን ሲያስተምሩ ጁሙአ ኹጥባ ላይ ይባላል፣ እናንተ ሰዎች በመህር እየተወዳደራችሁ ደሃ እንዳያገባ እያደረጋችሁ ነው ያላችሁት። ይሄ መህር ማብዛት በመህር መወዳደር ኸይር ቢሆን ኑሮ ነቢያችሁ በቀደሟችሁ ነበረ። ነቢያችን ግን እሳቸውም ሲያገቡ ልጆቻቸውንም ሲድሩ ከአስራ ሁለቱ ውቅያ በላይ አስከፍለው አያውቁምና አሁን ግን በብዙ ሺህ የሚቆጠር ገንዘብ እየደፋችሁ ችግር ፈጥራችኋልና ይሄን የምህር ውድድር አቁሙ በማለት ማስጠንቀቂያ ሰጡ ይባላል። የዚህ ጊዜ ሴቶችም ያው ከኋላ ይሰግዱ ስለነበረ ሰሃቦች መቼም ዲናቸው ሲነካ ማንም ቢሆን ለማንም ወደ ኋላ ማለት የለባቸውምና አንድ ሴት እጇን አውለበለበችባቸው አክረት ሶፍ ሆና ይባላል። እና ምንድን ነው ብለው ጠየቋል። ያ ዑመር አንተ አለሙ አሚላህ አለቻቸው። ለመሆኑ አንተ ታውቃለህ ወይስ አላህ የሚል ሊያስደንጋጭ ጥያቄ አባረቀችባቸው ይባላል። ምንድን ነው አሏት። አዩዕጢን አላሁ ቂንጧረ ሚማሪን ወተህሪሙና አንተ፣ አላህ ስብሓነሁ ወተዓላ ወአተይቱም ኢሕዳሁነ ቂንጧረን እያለ ነው። በኩንታል የሚሰፈር ጥሬ ገንዘብ ብሰጧቸውና ትዳሩ ቢፈርስ እንኳ ማስመለስ የለባችሁም ሲል በኩንታልም ለመስጠት የሚችል ሰው ካለ ከፈለገ ይቻላል ማለቱ አይደለም እንዴ? እንደውም ህጋዊ ለመሆኑ ኋላ ስትጣሉ እንኳን አትመልሱ እያለ ነው። አንተ ግን መህር አታብዙ እያልክ የእኛን ዲን እየቆደቆድክ ነው ያለው፣ አንተን እንስማ ወይም አላህን አለቻቸው ይባላል። ይህ ጊዜ ደነገጡና ኩሉኩም ፉካሃ ኢላ ዑመር ብኑል ኸጧብ፣ ሁላችሁም በዲኑ እውቀት ተክናችኋል፣ ዑመር ብቻ ነው እንዲሁ ዝም ብሎ የቀረው እና አሳበት ምራአቱን ወአፍዋ ዑመር አሉ ይባላል። አንድ ሴት ትክክለኛውን ሐቅ ስታውቀው ዑመር ኢብኑል ኸጣብ ግን ትልቅ ነኝ ብሎ ተሳሳተ ብለው በህዝብ መካከል ምንበራቸው ላይ እያሉ ራሳቸውን እንደገና አውግዘው አረሙ ይባላል። እና ለሐቅ ምን ያህል ተገዥ እንደነበሩ ነው የሚያሳዩት። እና ምን ያህል ደግሞ ነጽነት መብት እንደነበረ ለህብረተሰቡ። አንድ ሴት አንድ አሚሩል ሙእሚኒን በአሁኑ ጊዜ እንዳሉት ባለስልጣን እንኳን አይደለም ስልጣናቸው ዑመር የዛ ጊዜ በአሁኑ ጊዜ 40 መንግስታት የሚገዛውን አገር ነበረ የሚገዙት ማለት ነው። የዛ ሁሉ ስልጣን ባለቤት የሆኑት ሰውዬ ግን አንድ ሴት በኹጥባ መካከል እንደዚህ አጣባለይ ብላችሁ አስተውለብልባት የማን ባለጌና ዝም በይበላል በማለት ወታደር አንጠልጥሎ እንዲያወጣት አላደረጉም ማለት ነው። አንድ ችግር አለ በማለት እሷም የድኗ ባለቤት ናትና የተሰማትን ትናገር ብለው በኹጥባ መካከል መጀመሪያ እድል ሰጥቷል። ይሄ ነው እድል እንግዲህ የሰው ክብር ማለት ነው። ስትናገርም ደግሞ የተናገረችው ነገር በመረጃ የተደገፈ ሆኖ ስላገኙት እሳቸው ትሊትዟቸው እንዴት ህዝብ መካከል ታዋርደኛለይ ብለው ዝም በይ ምን ታቂያለሽ ብለው ሊገላምጧት አልቻሉም ማለት ነው። ሐቁን ተረርተው እኔ ስተተኛ ነኝ አንቺ ነሽ ትክክለኛው እንደውም ሷሃባ ሁሉ እኔ ቀደም ሲልን ትልቅ እየተባልኩኝ በጦር ሜዳ በምን ሲሻፈል አሁንም ስልጣን ላይ ወጥቼ ስንቀባረር ዲኔን ብዙ አላወቅኩም እናንተ ሁላችሁም ሴቶችም ሳትቀሩ በልጣችሁኛል በማለት ራሳቸውን ዝቅ አድርገው ለሌሎች ሁሉ አክብሮት በመስጠት አራሙና ራሳቸውን አስተካከሉ ይባላል። እና በዚህ መልክ እንግዲህ አላህ ሱብሃነሁ ወተዓላ ሰዎች ተስማምተው በኩንታል የሚሰፈር ጥሬ ገንዘብ ወርቅና ብር እንኳ ቢሆን የሰጡት ያንን የሰጡትን ነገር እስከ ተስማሙ ድረስ አይከለከልም እንደገና ደግሞ በሚጣሉ ጊዜ መልሽ ማለትም አይፈቀድም ነው የሚለው ማለት ነው። ከመሆኑም ጋራ ታዳ የመር ማብዛትና ማጋነኑ ጠቃሚ እንዳልሆነው ነው የሚያሳየው። ያው በግሉ አደርጋለሁ ያለ ሰው ቢያደርገውም በህግ ደረጃ እንዳው ዝም ብሎ ይሄን ያለ ያልከፈለ አይገባም ወይም ነውር ነው እየተባለ በህብረተሰብ ደረጃ መደንገግ የለበትም። በግላቸው ሴቶችም ሆነ ወንዶቹ ከተስማሙ የፈለጉትን ቢሰጡ አይከለከልም በሚለው ሐሳብ ባጠራቂ መልኩ ይቀመጣል ማለት ነው። ወከይፈ ተኹዙነሁ ለመሆኑ ይሄንን ገንዘብ እናንተ በፍቅር ለግሳችሁ ሲያበቃ በጠብ ጊዜ እንዴት መልሳችሁ ተወዱባችሁ አላችሁ ወቀደ አባባቱኩም ኢላባዲን ከፊላችሁ ወደ ከፊሉ ተጠግቶ እያለ ይላል። ማለት ምንድነው ያው በፍቅር ጊዜ ሰውነታችሁ አንድ ሆኖ ተቀላቅላችሁ የነበራችሁ ሰዎች አሁን በምትጣሉበት ጊዜ የፍቅር ጊዜያችሁን እንደገና የሚያስኮንን የሆነ ስራ ለምን ትሰራላችሁ? ማለት ያው በጋብቻ ተጣምራችሁና አንድ አካል ሆናችሁ ብዙ ደስታ ካሳለፋችሁ በኋላ ዋላ ስትጣሉ እንደገና ከሷ የምትፈልገውን ነገር አድርገት ያበቃ በግንኙነት ማለት ነው። ዋላ እንደገና ያንተን ገንዘብ እንዴት መልሽ በማለት ትጠይቃለህ። እሷም የሰጠችውን አገልግሎት መልስ ብትልህ መመለስ ማትችል ሆነ ይያለ። ለምሳሌ ልጃገረድ ከሆነች ክብረ ንጽህናዋን ወስዶ ከሆነ በል እንግዲህ ያጠፋኸውን ዕቃ መልስ ብትለው እሱም መመለስ የማይችልበት ደረጃ ነው። ታዲያ የእነሱ ውለታ እንዴት ተረሳና እንደገና ያንተ ገንዘብ እንዲመለስ ትጠይቃለህ ማለት ነው። የሁሉ የሴቶችን ክብር ለማስጠበቅ ሲል ነው። ወአኸዝነ ሚንኩም ሚታቀን ገሊዛ እነዚህ ሴቶች ደግሞ ከእናንተ ጠንካራ የሆነ ቃል ኪዳንን ይዘውባችኋል። መጀመሪያ ስታገቧቸው አላህ ስብሓነሁ ወተዓላ በጋብቻ ውለታ ስትተሳሰሩ እስካለን ድረስ ተከባብረን ምናልባት ደግሞ መለያየትም ከመጣ በስርዓት እንለያያለን ብላችሁ ተዋውላችሁ የነበረ ኋላ ጠብ በሚመጣበት ጊዜ ሁሉ ነገር ተረስቶና ተትቶ እንዲህ አይነት አስቀያሚ ጥያቄ መነሳት የለበትም ማለት ነው። እና ያው ነቢያችንም አለይሂ ሰላቱ ሰላም ደጋግመው በሐዲስ እንዲያስጠነቅቁት የሴቶችን ነገር አደራ እነሱን በአላህ አማና ነው የተረከባችኋቸው ያው አላህ ሱብሓነሁ ወተዓላ በጋብቻ ተጠቀሙ ብሎ ስላዘዛችሁና ስለፈቀደላችሁ ወስተህለልቱም ፍሩጀሁና ቢከሊመቲላ እንደገና ፈንኪሁ ማጧበለኩም በሚለው በአላህ ውሳኔ ቃል ነው ፍረት ገጭሁን ልትጠቀሙ የቻላችሁት። በዚህ መልክ እንግዲህ የወሰዳችኋቸውን ቃል ኪዳናችሁን እንደገና አጥፋችሁ እነሱን የሚጎዳና ክብራቸውን የሚነካ ነገር ማድረስ የለባችሁም ብለዋል ማለት ነው። እና በዚህ መልክ እንግዲህ ሴቶች ባሉም ጊዜ ተከብረው እንዲኖሩ በሚሄዱም ጊዜ ደግሞ መብታቸው ተከብሮላቸውና ንብረታቸውን ይዘው ለመውጣት እንዲችሉ ነው የሚያደርገው ማለት ነው። በማንኛውም መልኩ ለሴቶች ጠበቃ ነው እንጂ እስልምና የሚሆነው የትኛውም ቦታ ሴቶች ዝቅ እንዲሉና እንዲረገጡ ወይም እንዲዋረዱ ያደረገበት ነገር አይኖርም ማለት ነው። እና ከዛ በፊት በጃሂልያ ጊዜ የነበረው ህይወታቸው ሲታይ በጣም አስከፊና ጨለማ ነበር። ከዛ ያወጣቸውና ለመጀመሪያ እነሱም እንደማንኛውም ሰው መብት ያላቸው መሆኑን በአለም ደረጃ ለመጀመሪያ ጊዜ ያበሰረውና ያስተማረው እስልምና መሆኑ ቀርቶ ዛሬ ግን አላዋቂ ሳሚ ምን ይለቀልቃል እንደሚባለው ሆነና እስልምና እንደገና ሴትን የሚጨቁን ተደርጎ ይነገራል በጥላቶቹ ማለት ነው። እና ይሄንን እንግዲህ ለመናገር ያስቻለው ሙስሊሞች ከዲናቸው መራቃቸውና ዲናቸውን ለሌሎቹ ማስረዳት አለመቻላቸው ነው። እነሱ ቢያውቁ ኑሮ ሴቶችም ሆነ ወንዶቹ የኛ ዲን እንደዚህ አይደለም የሚለው እንደዚህ ነው እንብለው ቢያስተምሩ ኑሮ ጥላቶች ታፍረው በቀሩ ነበር። ግን ሙስሊሞች መጀመሪያ በተለያየ ዘዴና ስልት ከዲናቸው እንዲርቁ ተደረገ። ከዛ በኋላ ዲናቸውን እያጣመሙና እንዳልሆነ እያደረጉ እየተረጎሙ የሚያስተምሯቸውና የሚነግሯቸው ጥላቶቻቸው ሆኑ በተገላቢጦሽ ማለት ነው። የዛ ጊዜ እውነት ለኛ ያሰቡልን የተቆረቆሩልን እየመሰላቸው ዲናቸውን እየጠሉ ጥላቶቻቸው ጋር እየወገኑ በመሄድ ለእንዲህ አይነት ውርደትና ውድቀት ሊበቁ ቻሉ ማለት ነው። ولا تنكحوا ما نكح آباؤكم من النساء إلا ما قد سلف إنه كان فاحشة ومقتا وساء سبيلا حرمت عليكم أمهاتكم وبناتكم أخواتكم عماتكم وخالاتكم وبنات الأخ وبنات الأخت وأمهاتكم اللاتي أرضعنكم وأخواتكم من الرضاعة وأمهات نسائكم وربائبكم اللاتي في حجوركم من نسائكم اللاتي دخلتم بهن فإن لم تكونوا دخلتم بهن فلا جناح عليكم وحلائل أبنائكم الذين من أصلابكم أن تجمعوا بين الأختين إلا ما قد سلف إن الله كان غفورا رحيما والمحصنات من النساء إلا ما ملكت أيمانكم كتاب الله عليكم أحل لكم ما وراء ذلكم أن تبتغوا بأموالكم محصنين غير مسافحين فما استمتعتم به منهن فآتوهن أجورهن فريضة ولا جناح عليكم فيما تراضيتم به من بعد الفريضة إن الله كان عليما حكيما ولا تنكحوا ما نكح آباؤكم من النساء ከሴቶች ደግሞ ቀደም ሲል አባቶቻችሁ አግብተዋቸው የሚያቁትን እናንተ እንዲያታገቡ ይላል ማለት ነው። ይህም በጃይልያ ጊዜ የሚሰራ ነገር ነበረ። ሴትን እንግዲህ አንድ ብሔረሰብ ከሌላው ብሔረሰብ በሚያገባበት ጊዜ ልክ በግዥ እንዳመጣ ዕቃ አድርጎ ያያት ነበረ። ያች እንግዲህ የግዥ ዕቃ ስለሆነች አባትየው ከሞተ ከሌላ የተወለደ ልጁ ካለ ወይም ወንድሙ ካለ አንድ ጊዜ ገዝቶ ያመጣት ናትና እኛ መውረስ አለብን ብለው እነሱ ባይፈልጉም እንኳን እንዱ ዝም ብለው ሄደው ያስቀሯት ነበር ማለት ነው። እና ሌላው ወንድሙ አጎቱ ቀርቶ ልጅ እንኳን ከሌላ የተወለደ ልጅ ካለ የአባቱ ባለቤት የነበረችውን እናትየውን ያገባ ነበር ማለት ነው። ይሄ በጣም አጸያፊ የሆነ ነገር በመሆኑ ከለከለ። ወላ ተንኪሁ ማነካህ አባኡኩም ሚነ ኒሳ አባቶቻችሁ ቀደም ሲል በጃሂልያ ጊዜ ቢሆን በከስልምና ሞዲ ቢሆን አግብተዋቸው የሚያቁ ከሆኑ እነዛን እናንተ ሙስሊሞች ማግባት የለባችሁም ኢላ ማቀርተለፍ በጃይልያ ጊዜ ሁላችሁም ሳታውቁ ቀደም ሲል የሰራችሁት ሲቀር ይላል። ላኪን ማቀርተለፍ ፈቀድ አፈላሁ አንሁ እንደማለት ነው። ቀደም ሲል በጃይልያ ጊዜ ይሄ ድንጋጌውን ከመምጣቱ በፊት አድርጋችሁ ከሆነ ያንን አላህ ይቅር ብሏችኋል ሳታውቁ ነውና ያደረጋችሁት። ማለትም ታዲያ በዛ መልክ የተገባችሁን ይዘ ቀጥል ማለትም አይደለም። ከማግባቱ ይቅር ብሏል ግን አባታ አግብቷት የሚያቅ መሆኑ ከታወቀ መለቀቅ አለባት የአያት ከመጣ ወዲህ ማለት ነው። ግን ባለፈው ጌታ ምን ይለኝ ይሆን ብሎ አይጨነቅም። ምክንያቱም አንድ ህግ ከመደንገጉ በፊት ከዛ በፊት የሰራን ወንጀለኛ አይቆጣጠርምና ያለፈውን ይቅር ብያችኋለሁ ለወደፊት ግን ይህን እንዳታደርጉ ያደረገም ካለ ካሁን ጀምሮ እንዳቆም ማለት ነው። ኢነሁ ካነ ፋሂሸተን ወመቅተን ወሳአ ሰቢላ ና ያባቱ ባለቤት የነበረችውን ሴት ማግባት ይሄ በጣም ለሰሚና ለተመልካች የሚሰቀጥጥ ብልግና ነው። በማንኛውም ዘንድ ደግሞ የተጠላ የሆነ ተግባር ነው ማለት ነው። ወሳአ ሰቢላ መንገድነቱም በጣም አስከፊ የሆነ መንገድ ነው። ይህ የሰዎች መንገድ ሳይሆን የአራዊቶች መንገድ ነው። እንስሳ አራዊቶች ናቸው እንዲሁ ዝም ብለው ሳይለዩ እናቱንም አህቱንም ዝም ብሎ የሚወጣባት ማለት ነው። ሰው ግን የተከበረ ነውና የቤተሰብ አባላት በተለይም ያባት ያጎት ሁኔታዎች እንግዲህ ባል የከፍተኛ ክብር የሚሰጣቸው ስለሆኑ አባቱ ቀደም ሲል አግብቷት የነበረችውን ሴትዮ እንደገና ሲሞትለት እሷን መረከብ በጣም አስከፊ የሆነ መንገድ ነው። ይሄ ልምዱና ባህሉ ወጉም ለወደፊት በጣም አሳፋሪና መጥፎ በመሆኑ ሊቀጥል አይገባውምና አቁሙ አላቸው ማለት ነው። እና ወሳ ሰቢላ ማለት አንደኛ የእንደ ባህል አድርገውት አምጥተውት ነበር መንገድ ነው ብለው፣ ይህ መንገድነቱ በጣም የከፋ ነው ማለት ነው። ሁለተኛ ደግሞ ይህም የሰራ ሰው ወደ ጀሃነም ነውና የሚያመራው የዚህ አይነት ተግባር በጣም አስከፊና አደጋ ያለበት ጎዳና ስለሆነ ይህን መንገድ ሰርዙና አቁሙ አላቸው ማለት ነው። ከዚህም ጋር በማያያዝ እንደገና ለጋብቻ የሚፈቀዱና የማይፈቀዱትን ሰዎች በመለየት ዝርዝር ሁኔታ ያስቀምጣል። ሑርሚት ዐለይኩም ኡመሃቱኩም፣ ወላጅ እናቶቻችሁ ለማግባት እርም ተደርገውባችኋል ይላል። እና ይሄ እንግዲህ በማንኛውም ሰው ዘንዳ የታወቀ ነበረ። እናትን ማግባትማ ማን የሚፈቅድ አለ ይላል ብዙ ሰው። ግን አላህ ሱብሃነሁ ወተዓላ ቁርአንን ያመጣው ለዓለም ህብረተሰብ አጠቃላይ መመሪያ እንዲሆን ነው። በዓለም ውስጥ እናታቸውን የሚያገቡ ሰዎች እንዳሉ ስለሚያቅ ለነዛ ነው ማለት ነው። ሌላው እንግዲህ በልምዱና በባህሉ እንኳን ይሄን አያደርገውም ቢባል የሚያደርጉ ስላሉ ከነዛ መጀመሩ ነው። መጁሳ የሚባሉት ህዝቦች ምንም ያለመለየት ልክ እንደዘሳ ልጁንም እህቱንም እናቱንም የሚያገባ ነበረ። እና እነዛም ያው የእስልምና ተጋባዦች ስለሆኑ እናቶቻችሁን እርም ተደርገውባችኋልና እንዳታገቡ በማለት ደነገገ ማለት ነው። እና በነዛ በመጅሳዎቹ እናትን ማግባት እንዳውም እንደ ቅዱስ ተግባር የሚቆጥሩት ነበረ። ነውር መሆኑ ቀርቶ ያው እናትን በሚችሉት ሁሉ ማገልገል ይገባል። ወቢል ዋልዲን ኢህሳንን ከሚለው አያት ይነሱና ስለዚህ እናቷ ትዳር በሌለበት በምታጣበት ጊዜ ለእናቱ ከሚያደርገው ኢህሳን አንዱ ነው ብለው ነበረ የሚቆጥሩት ማለት ነው። ይሄ አይሆንም፣ እናንተ በክብር በምታወት ይሄ ማዋረር ነውና የወጣህበትን መንገድ መልሰህ ልትገባበት አይገባም ማለት ነው። ወበናቱኩም፣ እንደገና ከአብራካችሁ የወጡ ልጆቻችሁንም እንደዚሁ እርም አድርገንባችኋል። የገዛ ልጁ እንግዲህ በምትደርስበት ጊዜ አንዳንዶቹ ነፍሳቸውን ማሸነፍ ያቃታቸው ባለጌዎች ይችን የመሰለ ቆንጆ እንደዛ አንከባክቤ እዛ አድርሻት ያበቃ ለማንም ጎረምሳ መጫወቻ አሳልፌ ልሰጥ ነው በማለት እዛው የሚያስቀሩ ነበሩ። ይህም ሐራም ነው። እንደገና የገዛ አካልህን መልሰህ ልትወጣባት አይገባም። ለሌላ ነው እንጂ አሳልፎ መስጠት እርም ሆኖባችኋል በማለት ከለከላቸው ማለት ነው። እና እዚህ ላይ እንግዲህ እናቶቻችሁና ሴት ልጆቻችሁ በሚለው አነጋገር ዋና ዋና ከእነሱ ጋር በቀጥታ የሚገናኙ የቤተሰብ አባሎችን በመጥቀስ ነው። ከእነዚህ የሚቀጥሉት ሀረጎችም እንደዛው ክልክል ናቸው። በውስጥ ታዋቂ ማለት ነው። እናቶቻችሁ ሀራም ናቸው ሲባል አያቶችንም ይጨምራል። ያው እነሱም የእናት እናት በተዘዋሪ እናት ናትና ማለት ነው። የአባቶችም እናቶች ቢሆኑ የእናትም እናቶች ቢሆኑ አጃዶች ወደ ላይ በወጡ ቁጥር ያው የርስቱ ጀዶች መሆናቸው እስከታወቁ ድረስ አይፈቀድም። ሴት ልጅ በሚለውም ደግሞ የልጅ ልጆች ይገባሉ ማለት ነው። የገዛ ልጁን ማግባት ካልቻለ የልጅ ልጁ የሆነች ብትወርድም እንደዛው አይፈቀድለትም ማለት ነው። ወአኸዋቱኩም እህቶቻችሁም እንደዚሁ ሐራም ተደርገውባቸዋል። የእናት አባት ልጅ ወይም የአባት ወይም የእናት ብቻ ቢሆኑም እህቶችም እንደዚሁ ማግባት አይፈቀድም። እንዲሁም ልጆቻቸው የእህቶች ልጆች ወደ ታይ እየወረዱ እየቀጠሉ በህዱ ቁጥር ለወንድም አይፈቀዱም ማለት ነው። ወአማቱኩም አክስቶቻችሁም እንደዚሁ እርም ተደርገውባቸዋል። ማለትም የአባቶቻችሁ እህቶች የሆኑ ለአባቶቻችሁ እህቶች ሲሆኑ በእናት በአባት ብቻ ቢሆኑም እንደዚሁ ክልክል ናቸው ማለት ነው። እዚህ ላይ ግን ልጆቻቸው የሚለው አይገባም፣ የአክስት ልጅ ማግባት ይፈቀዳልና ማለት ነው። ወካላቱኩም እንደገና ደግሞ በእናቶቻችሁ በኩል ያሉት አክስቶችም እንደዚሁ እርም ተደርገዋል ይላል። ወይም የሹማዎች ማለት ነው። የእናቱ እህቶች የሆኑት ያው በእናቱ ደረጃ ናቸውና እነሱን ማግባት አይፈቀድለትም፣ ልጆቻቸው ግን ይፈቀዳል ማለት ነው። ወበናቱል አኺ እንደገና ደግሞ የወንድም ልጆችም እንደዛው ሐራም ተደርገዋል ማለት ነው። የወንድም ልጅ ማለት እሱ አጎት የሚሆንላት ማለት ነው። ወበናቱል ኡኽቲ የእህትም ልጅ እንደዚሁ ሐራም ተደርጓል ማለት ነው። ልጆቻቸውም እንደዚሁ የልጅ የወንድም የልጅ ልጅ እያሉ ቢወርዱም ማለት ነው። ወኡማአቱኩም ላቲ አርዷነኩም እንደገና ደግሞ ጡት ያጠባችሁ የሆኑት እናቶቻችሁ ማለት ወላጅ እናት መጀመሪያ መግቢያው ላይ ተጠቅሳለች። አሁን ደግሞ ወላጁ ሳትሆን በህፃንነት እድሜው እያለ ከሁለት አመት በፊት ባለው እድሜው ጡት ያጠባችሁ ሙግዚት ካለች ባትወልደውም እንኳ የእሷ ጡት ወደ እሷ አካል ሲገባ ሰውነታቸው ተቀላቅሏልና ይህች ሴትዮ ባዲ እንኳን ብትሆን በህፃንነቱ ማጥባቷ ከተረጋገጠ ልክ እንደ ወላጅናት ሆና ትከለከላለች ማለት ነው። ወአኸዋቱኩም ሚነ ረዳ እንደገና ደግሞ በጡት እህቶቻችሁ የሚሆኑትም ያቺ ያጠባችሁ ሴትዮ ሌሎችን ልጆች አብራት ብታከወነ እነዛ ሁሉ حرام ይሆናሉ ለጋብቻ ማለት ነው። ከሷ ጋራ የሚያዙ ሁሉ እንደዚሁ ቀደም ሲል በነሰቡ እንደተጠቀሰው ሁሉ ይከለከላሉ ማለት ነው። የዛች የጡት እናት እንግዲህ እህቷም ልጇም እናቷም በሷ ዙሪያ ያሉት ቤተሰቦች ሁሉ ክልክል ይሆናሉ ማለት ነው። ወኡማሃቱ ኒሳኢኩም እንደገና በጋብቻ በኩል ደግሞ የባለቤቶቻችሁ እናቶችም ክልክል ናቸው አማቶች ማለት ነው። ልጇን ቀደም ሲል አግብተህ ከሆነ እንደገና ያቺ ልጇ ከሞተችም ወይም ከተፈታችም በኋላ ቢሆን እናቷን መልሶ ማግባት አይቻልም ማለት ነው። ምክንያቱም ልጇ ቀደም ሲል እንግዲህ ያገኘችውን እንደገና ወደ እናቲቱ ከተመለሰ የሴትዮዋን ክብር ይነካል ማለት ነው። ወረባኢኩም ላቲ ፊ ሁጁሪኩም ሚን ኒሳኢኩም ላቲ ደኸልቱም ቢሂን ቀደም ሲል የገባችሁባቸው ከሆኑ ባለቤቶቻችሁ የሚወለዱ የእንጀራ ልጆቻችሁም እንደዚሁ ክልክል ሆነዋል ማለት ነው። በእናንተ ስር ያሉ የሚለው ግን ቀይድ አይደለም። ፊ ሁጁሪኩም ማለት በእናንተ ቁጥጥርና አስተዳደር ስር የሚገኙ የባለቤቶቻችሁ ልጆች ማለት እናንተ የእንጀራ አባት የምትሆኑላቸው ማለት ነው። እና በእናንተ ጉያ ስር ማለት ብዙ ጊዜ እንግዲህ አንድ ሰው ልጅ አላት ሲል በሚያገባ ጊዜ ልጇን እንደ ራሱ ልጅ አድርጎ በጉያዋን ከባክቦ ስለሚያሳድግ ባትወልዳትስ አንተው ራስህን ከባክቦ ያሳደግካትን እንዴት አድርገህ መልሰህ ታገባታለህ ብሎ ለማጥላላት ያህል እንጂ ግድሱ ስር ማደጓ ሸርጥ አይደለም። ከውጭም ብታድግ የባለቤቱ ልጅ መሆኗ ከተረጋገጠ ክልክል ነው ማለት ነው። ፈኢለም ተኩኑ ደኸልቱም ቢሂን ግን እናቶቻቸውን ቀደም ሲል አልገባችሁባቸው ከሆነ ፈላጁናሃ አለይኩም እነሱ ከተፈቱ ወይም ከሞቱ በኋላ ልጆቹን ብታገቡ ወንጀል የለባቸውም ይላል። ማለት ምንድነው? እናቲቱን ኒካህ አስሮ ነበረ። አስሯት ሳይገናኛት ወዳውኑ ጋብቻው ፈረሰ። ከዛ በኋላ ቆይቶ በሌላ ጊዜ የሷ ልጅ የነበረችውን ቢያገባ በሸርዑ በኩል አይከለከልም ማለት ነው። ምክንያቱም ሙጀረድ አልዓቅድ حرام ሊያደርግ አይችልም በቅድሙ ተገላቢጦሽ ማለት ነው። ልጅቷን አስቀድሞ ባገባበት ጊዜ ልጅቷን ይንካትም አይንካትም አቅድ ካደረገ እናቲቱን ማግባት አይፈቀድለትም ተብሏል ማለት ነው። የወላጅ ሀቅ ከባድ ነውና አሁን እኛው ላይ ግን ሴትዮዋን ቀደም ሲል ያልተገናኛት ከሆነ በማሰሩ ብቻ ልጅቷን حرام አያደርግበትም። አስሯት ያለ ግንኙነት ከተለያዩ በሌላ ጊዜ ልጅቷን ማግባት ይችላል። በማግባቱም ወንጀለኛ ሊሆን አይችልም ማለት ነው። ወሐላኢሉ አብናኢኩም ለዲና ሚን አስላቢኩም እንደገና ከአብራካችሁ የተወለዱ ልጆቻችሁ ባለቤቶች የሆኑትም ተከልክለዋል ምራቶች ማለት ነው። የምትወልደው ልጅ አግብቷት የሚያቀውን ሴት አንተ መልሰህ ልጅህን ባለቤት ልታገባ አይፈቀድም ልጅ ከሞተ ወይም ከፈታት በኋላም ቢሆን ማለት ነው። ምክንያቱም የልጅ ባለቤት እንደ ራሱ ልጅ ነች ማለት ነው። ከዛ በኋላ አባት የነበረው ሰውዬ ዙሮ እሷን ማግባት አይገባም በእናት በአባትና በልጅ መካከል ያለውን አላቃ ያሻክራልና ማለት ነው። ወአንተ ጅመዑ በይነ الاختين الا ما قر سلفا አሁንም በጃሂልያ ጊዜ ያለፈ ትቀር አሁን እስልምና ከመጣ በኋላ ሁለት ተማማቾች የሆኑትንም አጣምራችሁ ልትይዙ አይገባችሁም። ያንዲ ሰው ልጅ የሆኑ በእናትም በአባትም ብቻ የሚገናኙ ቢሆኑ እህታማቾችን አንዲ ሰው አጣምሮ ሊይዛቸው አይገባም። አንዷን ከፈለገ የፊተኛዋን ፈቶ መቀየር ይሆናል እንጂ ማለት ነው። በጃሂልያ ጊዜ ግን ሁለቱን ሶስቱን እህታማቾች ባንድ አጣምረው ይይዙ ነበረ። ይህ በእስልምና አይፈቀድም ማለት ምክንያቱም እስልምና ዝንዲና እንዲፋፋ እንጂ እንዲጎድፍ አይፈልግም ማለት ነው። የጋብቻ የሚባል ነገር ቅናትን የሚያስከትል ነገር ነው። እህታማቾች እንግዲህ በጣም የተቀራረበ ዝምድና አላቸው። በዚህ በጣም በጠንካራ ዝምድና መካከል ጋብቻ ታገናኛቸው ሰው መቼም እንደራሱ የሚያረገው ነገር የለምና እህቷንም ቢሆን በቅናቻ ትጠላታለች፣ የተለያየ በደል ልታደርስባት ትችላለች። ስለዚህ በዚህ በጋብቻ ሰበብ ዝምድና እንዳይጎድፍ ዝምድናውን ለማክበር ሲል አንድ ሰው ስር መዋል የለባቸውም ይላል። አንዳንድ ጊዜ ተስማምተው እናደርጋለን ሊሉ ይችላሉ። ለአንድ ሰሞን ተስማማም ቢሉ በሌላ ጊዜ ሲጣሉ ችግር እንደሚመጣ ስለሚያት ጭራሽ እህታማቾች አንድ ቤት መኖር የለባቸውም አለ ማለት ነው። እና የእነሱ ጥል ደግሞ ለወደፊት በበተሰቡ መካከል ብዙ ችግር ስለሚያስከትል መጀመሪያ አንድ ቤት እንዳይገቡ አደረገ። ኢነላህ ካነ ገፉራ ረሂማ። እና አሁን እንግዲህ ቀደም ሲል በጃሂልያ ጊዜ እህታማቾችን ባንዲ ይዛችሁ ቆይታችሁ ከሆነ አላህ ታጣቁ ባደረጋችሁት ነገር መለተሰፊና በጣም ሩሩ ነውና ይቅር እንደሚላችሁ ነው። ማለትም ባለፈው ወንጀል አትጠየቁም፣ ግን ይዛችሁ የምትገኙ ከሆናችሁ የመረጣችሁትን አስቀርታችሁ ሌላውን ማስተናበት አለባችሁ እንጂ በእስልምና ቀደም ሲል የተጀመረም ቢሆን መቀጠል የለበትም ማለት ነው። ወልሙህሰናቱ ሚነ ኒሳ። በተጨማሪም ደግሞ ከሴቶች መካከል በትዳር የተከበሩትን ሴቶች እንዲሁ ሐራም አድርጎባቸዋል ማለት ነው። ወሕሪመት ዐለይኩሙል ሙህሰናት እንደማለት ነው። እንግዲህ በትዳር ላይ ትዳር ወይም በጋብቻ ላይ ጋብቻ የሚባለው ማለት ነው። ሴትዮዋ ቀደም ሲል ትዳር አላት፣ ሌላው ሰውዬ ግን ደስ አለች ብሎ ባለ ትዳሯን ሴትዮ ትዳሯ እያለ በኒካሃ ላይ ደርቦ ሊያገባት አይፈቀድለትም ማለት ነው። አንዳንድ ጥጋበኞች፣ ሀብታሞች፣ ባለስልጣኖች እንዲህ የሚያደርጉበት አጋጣሚ አለ። ደግሞ የእሱ ኒካ ይሉና ደካማውን ሰውዬ ዝም ብለው ይቀሙታል ማለት ነው። ይሄ በሸር አይፈቀድልህም። ሰውየው ደካማ ሆኖ መብቱን ሊያከብር እንኳ ባይችል በዲኑ በኩል አላህ ስብሓነሁ ወተዓላ መብቱ እንዲከበርለት አደረገ ማለት ነው። ትዳር ያላት ሴት የማንም ትሁን የማን ለማንም አትፈቀድም ከፊተኛው ጋብቻ ካልተላቀቀች ድረስ ነው የሚለው። እና በዚህ መልክ እንግዲህ አንድ አምባገነን ወይም ጉልበተኛ ነኝ የሚል ይህን አድርጎ ቢገኝ ህብረተሰቡ በሙሉ የድንጋጌ መሆኑን አውቆ ያን ሰውዬ እንዲተባበሩትና ባለጌውን እንዲቆጣጠሩት ባለትዳር ሴት ለጋብቻ አትፈቀድም ብሎ ደነገገ ማለት ነው። ኢላ ማ መለከት አይማኑኩም፣ ይህን ስል እጆቻችሁ በቁጥጥር ስር ያዋሏቸው ሲቀሩ ይላል። ማለት ምንድነው? በምርኮ መልክ ጅሃድ አድርጋችሁ በምርኮ ከጥላቶቻችሁ ማርካችኋቸው የምታመጡ ባለትዳሮች ቢኖሩ እነዛ ካፊሮች ሁነው እስከተማረኩ ድረስ መማረካቸው የካፊር ባሎቻቸውን መብት ይሰርዛል ማለት ነው። በዛ መልክ የመጡትን ልታገቡ ትችላላችሁ። አለበለዚያ ህጋዊ ኒካህ እያለ በምርኮ ሳይያዙ ማንም የማንን ሚስት መነጥቆ መውሰድ አይችልም ማለት ነው። በምርኮ የተወሰዱት ከሆነ ግን እነሱም በተራቸው ሲማርኩ የእናንተን ሴቶች ስለሚጠቀሙ እናንተም የእነሱን ስታመጡ ኒካ ነበረባትና የካፊርም ቢሆን ብላችሁ አትፍሩ፣ በመማረካችሁ ያኛውን ኒካ ውድቅ አድርገነዋል ነው የሚለው። ኪታብ አላህ አለይኩም። እና ይህ በአላህ ስብሓነሁ ወተዓላ በእናንተ ላይ የደነገገውና ቋሚ የሆነ መመሪያ ህግ ነው። እንደ ቀላል እንዳታዩት ማለት ነው። ያንዳንዷ ነጥብ አላህ ስብሓነሁ ወተዓላ ለእናንተ ጠቃሚና ገንቢ መሆኑን አውቆ የደነገገውና የወሰነው መመሪያና ደንብ ነው። ወኡሒለ ለኩም ማ ወራአ ዛሊኩም። አሁን እንግዲህ የተጠቀሱትና የተዘረዘሩት እንደተጠበቁ ሆነው ከዚህ ባሻገር ያለው በሙሉ ተፈቅዶላችኋል ይላል። ለጋብቻ እንግዲህ የሚከለከሉት ዋና ዋናዎቹ በሀዲስ አንዳንድ ማብራሪያዎች ቢጨመሩም እነዚህ ናቸው ማለት ነው። ከዚህ መለስ ያሉትን ሴቶች ለማግባት ከፈለጋችሁ ተፈቅዶላችኋል ይላል። ግን ተፈቅዶላችኋል ሲባል ደግሞ እንደው ዝም ብሎ በጋብቻ ሳይሆን የፈለጋትን ሁሉ መጎተት ማለት እንዳይመስል ሸርጦች፣ ገደቦች አድርግበታል ቀጥሎ ማለት ነው። አንተ ብተው ቢአምዋሊኩም ሙህሲኒና ገይረ ሙሳፊሒን። ከዚህ ሌላ ያሉት ተፈቅደውላችኋል ስላችሁ ገንዘቦቻችሁን መህር ከፍላችሁ ሙህሲኒን በጋብቻ ውለታ ተሳስራችሁ ትዳር ለመመስረት ከፈለጋችሁ ፈቅጀላችኋለሁ ማለቴ ነው እንጂ ከዚህ ውጭ ያለው ተፈቅዷል ሲል እንደው ዝም ብሎ ማንንም እንደፈለጉ መውሰድ ማለትም እንዳይመስላችሁ። ገይረ ሙሳፊሒን በዝሙት መልክ የምትዳሩ ሳትሆኑ፣ ያው በብልግና መልክ ከሆነ አልፈቅድም ከዚህ ውጭ ያለውንም ቢሆን ማለት ነው። ገይረ ሙሳፊሒን ማለት ገይረ ዛኒን ማለት ነው። ከምትዘሙቱ ሌላ ሁናችሁ ገንዘቡን በስርዓት ከፍላችሁ ባለቤቶቻቸውን ወይም ወገኖቻቸውን አስፈ